لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. باب ما جاء في منكر القدر، قدرا يتقوم بقدر يلمن سو يتملكت بابنا. وقال ابن عمر بن هلال: والذي نفس ابن عمر بيده. يا ابن عمر نفس بجبه هنا جيت من الله. لو كان لأحدهم مثل أحد ذهبا لو كان لأحدهم مثل أحد ذهبا لأن داتشو يا أحد ترارا أمسايا ورق بنوراتشو، ثم أنفقه في سبيل الله كذنب الله من قد بلقس ما قبله الله منه حتى يؤمن بالقدر. በቀደር እስካላመነ ድረስ አላህ አይቀበለውም። ثم استدل بقول النبي صلى الله عليه وسلم ከዛም በአላህ መልእክተኛ ንግግር ማስረጃን አቀረበ። الإيمان إيمان ማለት أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره. ይሄንን ማስረጃ አድርጎ ተጠቀመ مسلم يزجبه. وعن عبادة بن الصامت أنه قال لابنه، عبادة بن الصامت لرجال شومنالو: يا بني لجهوي إن لن تجد طعم الإيمان، أنت يا إيمان تختنا تغنم حتى تعلم اسكتاو كدرس أن ما أصابك يا غنيهن ينكه نقر لم يكن ليخطئك ليستهن لتوهن دال نبر، وما أخطأك يا غنيهن يساته نقر دقمو لم يكن ليصيبك ሊያገኘህ እንዳልነበረ እስክታምን ድረስ የኢማንን ጥፍጥና አታገኝም። ሰሚዕቱ ረሱል ላህ ስለ ላሁ ለህ ወሰለመ የቁል የአላህ መልእክተኛ ሲናገሩ ሰምቻለሁ፣ ኢነ አወለ ማ ኸለቀ ላሁ አልቀለም፣ አላህ መጀመሪያ የፈጠረው ቀለምን ነው። ፈቃለ ለሁ እክቱብ፣ ከዛ ምናለው ጻፍ አለው። ቃለ ረቢ ወማዛ አክቱብ፣ ጌታዬ ሆይ ምንን ልጻፍ አለ። قال اكتب مقادير كل شيء، يا نغراتكم كله وصانياتكم صاف له حتى تقوم الساعه ساعتي فاسك تقوم درس. يا بني لجي هو سمعت رسول الله صلى الله عليه وسلم يقول، يا الله ملك تنيام سيلو سمعاتكم، من مات على غير هذا كزيوچ هو يموت سو فليس مني كني عيد الله. وفي روايه لاحمد بليلا زجبا إمام أحمد وزجبوت إن أول ما خلق الله القلم، الله كلام من مجمرة فتره، فقال له أكتب كزام صافله، فجرى في تلك الساعة بزاتش ساعة كناونا بما هو كائن إلى يوم القيامة سك القيامة كان رسم كناونا ونقره اللهم عالتم. وفي رواية لابن وهب كابن وهب دمو بليلا زجبا قال، قال رسول الله صلى الله عليه وسلم: فمن لم يؤمن بالقدر بقدر يلمن سو خيره وشره، ملكا مهون مطفو بقدر مهون يلمن أحرقه الله بالنار، أعاذنا الله تعالى من أهل النار، الله بأسات يقاتل وعلا. وفي المسند والسنن عن ابن الديلمي، بمسند النا بسنن وش لين تتذكروا كابن الديلمي اللي تلال فوق قال: أتيت أبي بن كعب، أبي بن كعب زند مطهنينا، فقلت والكوت في نفسي شيء من القدر، نفسي وسط سلا قدر تنش قريت على جبني، فحدثني بشيء عند عند نجر نجرين لعل الله يذهبه من قلبي، الله كقلبي يصل قدو زند. فقال علي: لو أنفقت مثل أحد ذهب، أحد ترى رأي مياهل ورق بتلقس ما قبله الله منك، الله كان تيكبلهم حتى تؤمن بالقدر بقدر اسكتا من الدرس، وتعلم أن ما أصابك لم يكن لأخطئك يساته نقر ليابنيه نقر ليسته ندال نبرا اسكتا من، وما أخطأك لم يكن لأصيبك يساته نقر جمو ليابنيه ندال نبرا اسكتا من درس، ولو مت على غير هذا كزيه جونك موت كدمو لكنت من أهل النار فأساك سوجت هنا له. قال زقابي مما لك الزم: فأتيت عبد الله بن مسعود አብደላህ ብን መስዑድ ዘንድ መጣሁኝና ወሑዘይፈት ብኑ ልየማን ሑዘይፈ ብኑ ልየማንም ዘንድ ወዘይድ ብን ሳቢትም ዘንድ ፈኩሉሁም ሐደተኒ ቢምስሊ ዛሊከ አን ነቢ ስ ላ ሰለም እያንዳንዳቸው የዚህን አይነት አምሳያ አላህ መልእክተኛ ነገሩኝ። ሐዲሱ ሰሒሕ ረዋሁ ልሓኪም ፊ ሰሒሒሂ። የዛሬ ባባችን ይሄ ይሆናል ማለት ነው። ነቃበሉ እንግዲህ በጣም ከባድና ትልቅ ርዕስ ነው። አንዳንድ ፓርቶቹም ግራ ያጋባሉ። ባቡ ይሄ ባብ የሚነግረን የሚያስተምረን ማጃአ የመጣው ፊ ሙንኪሪል ቀደሪ ቀደርን የሚቃወሙ ቀደርን የሚያጥላሉ ሰዎችን በተመለከተ ነው። ሁክማቸው ምንድን ነው? በቀደር የማያምኑ ሰዎች ቀደር ማለት ውሳኔ ማለት ነው። አልቀደሩ ቁድረቱላህ ቀደር የአላህ ችሎታ ነው፣ የአላህ እውቀት ነው። ስለዚህ ቀደርን ኢንካር የሚያደርጉ የማይቀበሉ ሰዎች እነሱን የተመለከተ ሁክም ነው። ሸሪዓዊ ፍርዱ ምንድን ነው? አንድ ሰው በቀዳ ወልቀደር ካላመነ ሁክሙ ምንድን ነው የሚለውን ሊገልጽ የመጣ ባብ ነው። وقال ابن عمر رضي الله عنهما عمر بن الخطاب لسنجر من على والذي بزيانياو يمل الله له بمان نفس ابن عمر يا ابن عمر نفس يا راسي مالته نو يني هيوت نفس ويم هيوت نفسي بيده باجو بهونو امل الله من الله مالته ነፍሴ በእጁ በሆነችው ጌታ በአላህ እምላለሁ። ምንድን ነው የመሐላው ግቡ? ጀዋብ አልቀሰሙ ምንድን ነው? ለው ካነ ሊአሐዲሂም አለ። ተነግሮት ነው እንግዲህ ሰዎች በቀዳ ወልቀድር እንደማይቀበሉና እንደሚቃወሙ ሲነገረው ምን አለ? ለው ካነ ቢሆን ኖሮ ሊአሐዲሂም ለአንዳቸው አለ ቢኖራቸው ኖሮ ምስሉ ኡሁድን ዘሃበ ልክ እንደ ኡሁድ ዘሃብ ወርቅ ቢኖራቸው ኖሮ አለ። ኡሁድ ተራራ ማለት በነቢያችን አለይሂ ሰላቱ ወሰላም ከተማ መዲና ላይ የሚገኝ ነው። በሻም አቅጣጫ በኩል ያለው የኡሁድ ተራራ ነው። እኔም የምወደው እሱም የሚወደኝ እንወደዋለን ይወደናል ብለው ነቢያችን አለይሂ ሰላቱ ሰላም የገለጹለት ትልቁ ተራራ ነው። ታዲያ ከነዚህ ሰዎች ቀደርን ከሚቃወሙት ውስጥ አንዳቸው ኡሁድ ተራራን የሚያክል ወርቅ ኑሯቸው ثم كذام انفقه ቢለግሰው አለ ይሄን ተራራ የሚያህል ሙሉ ወርቅ ቢለግስ في سبيل الله بالله من قال لا ቢለግሰው ما قبله الله الله يقبله منه كسو كذي سو عند ترارا مولو ورق كلغسو سو الله يقبلهم حتى يؤمن بالقدر بقدر اسكيام درس بقدر كلامنا تقباينت يلهم يا كله ترارا يمياكلو ورقو بالله منغر تلغسو كنت هنا ثم استدل كذام استدل مصرج درجة تقوم من بقول النبي صلى الله عليه وسلم بنبياتنا عليه الصلاة والسلام نغغر لذي أقوام يساتشو النغغر عند مصرج تقوم جبريل عليه السلام بما يتوق سوى مسايا هنو متو أخبرني عن الإيمان بالاتشو قزي يملسوت الملس ስለ ኢማን ነገረኝ ሲላቸው አልኢማን ኢማን ማለት አንቱ እሚነ ቢላህ በአላህ ልታምን ነው። በመኖሩ ብቻኛ ጌታ መሆኑ አምልኮም ይገባው ለርሱ ብቻ እንደሆነ የውብ ስሞችና የምሉ ባህሪያት ባለቤት ጌታ መሆኑን ልታምን ነው። ወመላእከቲሂ እንዲሁም በመላእክቱ ወኩቱቢሂ ባወረዳቸው መለኮታዊ መጽሐፍቶችም ልታምን ነው። ወሩሱሊሂ ለሰው ልጆች መሪ አድርጎ በላካቸው መልእክተኞችም ልታምን ነው። ወልየውሚል አኺሪ ከሞት በኋላ ዳግም መቀስቀስ ያለበት የመጨረሻው ቀን እንደሚመጣም ልታምን ነው አሉትና ወቱእሚነ ቢልቀደሪ በቀደርም ልታምን ነው አሉት። ኸይሪሂ መልካሙም ይሁን ወሸሪሂ መጥፎውም በዚህ ዓለም ላይ የሚከናወን ነገር ሁሉ በቀደር መሆኑን አላህ አስቀድሞ በወሰነው መልኩ የሚከናወን መሆኑን ልታምን ነው ብለውታል። ረዋሁ ሙስሊም ሙስሊም የዘገበው ሰሒህ ዘገባ ነው። ስለዚህ በቀደር ማመን ከምን ይመደባል ማለት ነው? ከኢማን ይመደባል። በቀዳ ወልቀደር ያላመነ ሰው ኢማን የለውም ማለት ነው። ኢማን ከሌለው ደግሞ ኢማን የሌለው ሰው አንድ ተራራ ሙሉ ወርቅ በአላህ መንገድ ቢለግስ አልተቀበለውም። ይሄንን ነው እንግዲህ እያስተማረን ያለው ማለት ነው የሐዲሱ መልእክት። المعنى الإجمالي للأثر يزيه أثر وين دمو يا ابن عمر نقر أتك عليه ملئكت من دنو أن عبد الله بن عمر رضي الله عنهما لما بلغه أن قوما ينكرون القدر يتوسنوا سووش يتوسنوا هزبوش قدرا اندمي كاومو وريو بدر سوغزيه بيّن قلس أبرر أنهم بهذا الاعتقاد الفاسد በዚህ በተበላሸና በተሳሳተ እምነታቸው ቀድ خرجوا من الدين ከሃይማኖት ከዲን የወጡ መሆናቸውን ገለጸ። حيث انكروا اصلا من اصوله ከዲን ማዕዘናት ከዲን መሰረቶች አንዱን ማዕዘን ስለተቃወሙ ማለት ነው። واستدل على ذلك بحديث الرسول صلى الله عليه وسلم በነብያችን አለይሂ ሰላቱ ወሰለም ሐዲስም ማስረጃ ቆሞባቸዋል። الذي ورد فيه ان الايمان بالقدر احد اركان الايمان السته بقدر ما من كسدستو يمنت معزنات راسن يشاله عند معزن نو التي يجب الايمان بها جميعا فتقلالا امن لنقبلو قد كم يهونوت كسدستو يمنت معزنات عندو قداو القدر نو فمن جحد بعضها فهو كافر بالجميع كسدستو يمنت معزنات አምስቱን ተቀበዬ በአንዱ ክጃለው የሚል ሰው በስድስቱም እንደካደ ነው የሚቆጠረው። አልኢማኑ ኩሉ ላ የተጀዛ ኢማን ጥቅላው እንጂ የሚከፋፈል ነገር ስላልሆነ ማለት ነው። ስለዚህም የሐዲሱ መልእክት ይሄ ነው። አሁን ምንድነው ምንማረው ነው? ከዚህ ሐዲስ ምን ትምህርት አገኘን ሲባል ከአሰሩ ማይስተፋዱ ሚን አልአሰሪ አነ ኢንካር አልቀደሪ ኩፍሩን አንደኛ ቀዳ ወልቀደርን መቃወም ቀዳ ወልቀደርን አለ መቀበል ኩፍር መሆኑን እንማራለን። ወንጀል ነው ብቻ ተብሎ በዝምታ ሚያልፍ ወይም ኢማን ይጎድላል የሚባል ሳይሆን በቀዳ ወልቀደር ያላመነ ሰው ከፈረ ከኢስላም አጥር አፈትልኮ ወጣ። ይሄንን ተማርን። ሁለተኛ አነ الاعمال الصالحات መልካም ስራ የሚባለው لا تقبل الا من المؤمن ካመነ ሰው እንጂ ከማንም ተቀባይነት እንደሌለው እንረዳለን። ስራ አላህ ዘንድ ተቀባይነት እንዲኖረው ስንት መስፈርት አለ ወንድም እህቶች? ስራ አላህ ዘንድ ተቀባይነት እንዲኖረው መሟላት ያለበት መስፈርት ያ ወቦሌ ያ ኢስላማ ስንት መስፈርት አለው? ስንት ስትባሉ ንያና ተቅዋ ትላላችሁ? 3 መስፈርት አለው። ስራ አላህ ዘንድ ተቀባይነት እንዲኖረው 3 መሟላት ያለባቸው መስፈርቶች አሉ። ከዛ ውስጥ አንደኛው ኢማን ነው። ግለሰቡ በአላህና በመጨረሻው ቀን ወይም በእምነት ማዕዘናት ያመነ መሆን አለበት። አላህ ከካፊር ስራን ስለማይቀበል ማለት ነው። ካፊሮች የቱንም ያህል መልካም ስራ ቢሰሩ አላህ እዚህ ዱንያ ላይ በሲሳይ ወይም በጤና ወይም በሌላ ነገር ይተካላቸዋል እንጂ አኺራ ላይ በሌላ ነገር አይሰጣቸውም። ለምን? የአኺራ ሰዎች ስላልሆኑ አምነው ስለማይንቀሳቀሱ። ስለዚህ ግዴታ ግለሰቡ አማኝ ሙእሚን ወይም ሙስሊም መሆን አለበት። ሁለተኛው ኢኽላስ የሚባለው ነው። ሙስሊም ከሆነ በኋላ አማኝ ከሆነ በኋላ እንደገና የሚያሟላው ሁለተኛው መስፈርት የሚሰራው ስራ በኢኽላስ መሆን አለበት። አንተኩን አልዓመሉ ሊላህ ወሊወጅሂላህ፣ ለአላህ ተብሎ የጌታ አላህን ፊት ለመመልከት የእሱን ውዴታ ለማግኘት ተብሎ የተሰራ መሆን አለበት። ሰው ዘንድ ስምና ዝና ለማግኘት ተብሎ ከተሰራ ወይም አጠቃላይ ንያው ምድራዊ ጥቅምን ለማግኘትና የዱንያ ህይወቱን ብቻ ለማሳለፍ አስቦ ከሆነ አኼራ የለውም። ወሚነ ናስ መን የቁሉ ረበና አቲና ፊ ዱንያ ሐሰና ወማ ለሁ ፊ ልአኸረት ምን ኸላቅ ኢለላላህ። ከሰዎች መካከል አለ ጌታችን ሆይ በምድራዊ ህይወት ላይ መልካም ነገር ስጠን የሚሉ ነገር ግን በመጨረሻው ዓለም እጣ የሌላቸው አሉ ይላል። አላህ ይጠብቀን። ስለዚህ በምንሰራው ስራ አኼራንም መፈለግ አለብን። የአላህ ፊት ኢኽላስ ሊኖር ይገባል። እሺ፣ ግለሰቡ ሙእሚን ነው፣ ሙስሊም ነው። የሚሰራውም ስራ በኢኽላስ ነው። እዩልኝ ስሙልኝ የለውም። አሁን የቀረው የመጨረሻውና ሶስተኛው መስፈርት ኢትባዕ፣ አፈጻጸሙና አሰራሩ ቁርአንና ሱናን ወይም የመልእክተኛውን ፈለግ የተከተለና የገጠመ መሆን አለበት። በቁርአን ያልታዘዘውን በመልእክተኛው ሱና ያልተገኘውን ወደ አላህ ያቀርበኛል ብሎ በራሱ መንገድ አዲስ ፈጠራን አምጥቶ ፈልስፎ ከአላህ ጋር ያቀርበኛል ብሎ በራሱ መስመር ቢሰራ ምንም ኢማን ቢኖረው ምንም ኢኽላስ ቢኖረው ኢትባዕ ስለጎደለው ስራው ከንቱ ይሆናል። የታዘዝነው ኢተቢዕ ማ ዩሃ ኢለይክ ሚን ረቢክ፣ ከጌታህ ወደ አንተ የተወረደልህን የተላለፈልህን መልእክት ተከተል። በራስህ መንገድ አዲስ ፈጠራ ፈጥረህ ይሄ ከአላህ ጋር ያስታርቀኛል ያዋድደኛል ብለህ ልትሄድ አይደለም። ሰው በራሱ መንገድና በመሰለው በስሜቱ መልካም ነገሮችን መፍጠር የሚችል ቢሆን ኖሮ ነብይ መላኩ ባላስፈለገ ነበር፣ መለኮታዊ መጽሐፍት ማውረዱ ባላስፈለገ ነበር። ግዴታ መመሪያ ያስፈልገናል። አፈጻጸማችን በታዘዝነውና በተነገረን መልኩ መሆን አለበት። እነዚህ ሶስት መስፈርቶች በአንድ ሰው ማንነት ውስጥ ከተሟሉ ስራ ተቀባይነት ይኖረዋል። ታዲያ እዚህ ሀዲስ ላይ ሰዎቹ በአላህ መንገድ ነው አንደኛ የለገሱት፣ ሁለተኛ መልካም ስራን የሰሩት ምንድነው? እሱም እሁድ ተራራን የሚያክል ወርቅ ማለት ነው በምሳሌነት የቀረቡ። ግን አላህ አይቀበላቸውም ያለው ለምንድን ነው? ቀደርን ያልተቀበሉ ናቸው። አንደኛው ፓርት ኢማን የሚለው ወደቀ ማለት ነው። ስለዚህም አንድ ሰው በቀደር ሊያምን ይገባዋል የሚለውን ይዘናል። እና እኛ እንደ ሙስሊምነታችን በቀዳወል ቀደር ማመን ግድ ነው። በቀዳወል ቀደር ማመን ምንድን ነው የሚለው መጨረሻ ላይ አጠር አድርጌ ያብራራላችኋለሁ። እንቀጥል። ሶስተኛ የምንማረው ደግሞ ከዚህ ምንድን ነው? አልእስትድላሉ ዐለል አሕካሚ ሚነል ኪታቢ ወሱና፣ ለሸሪዓ ድንጋጌዎች ለአሕካሞች ከቁርአንና ከሐዲስ መረጃ ማጣቀስንም ከዚሁ ተማርን። ኢብኑ ዑመር አላህ አይቀበላቸውም የእሁድ ተራራን የሚያክል ወርቅ ኖሯቸው በአላህ መንገድ ቢለግሱት እንኳ ብሎ ከተናገረ በኋላ ثم استدل بقول النبي صلى الله عليه وسلم የነቢያችንን ዐለይሂ ሰላቱ ወሰላም ንግግር ማስረጃ አድርጎ አቀረበ ሲል እኛም እንደዚሁ በአህካም ጉዳይ ላይ ከቁርአንና ከሱና መረጃ ማጣቀስ እንዳለብን ተማርን ማለት ነው። ይሄን ትምህርት ነው ከኢብኑ ዑመር አፈር የምናገኘው። ከነቢያችን የተገኘ ሐዲስ ሐዲስ ተብሎ ሲጠራ ወይም ሱና ሲባል ከሰሃባ የተገኘ ንግግር ከሆነ አፈር ተብሎ ይጠራል ማለት ነው። ያ አፈር ከሰሃቦች የመጣ ከሆነ ነው። ወደ ቀጣዩ ደግሞ እንሂድ። ወአን ዑባደተ ኢብኑ ሳሚት፣ ዑባደተ ኢብኑ ሳሚትም እንደዚሁ አነሁ ቃለ ሊብኒህ፣ ለልጃቸው እንደዚህ አሉ። ወሊድ ኢብኑ ዑባዳ ማለት ነው። ለልጃቸው አልወሊድ ኢብኑ ዑባዳ። ዑባደተ ኢብኑ ሳሚት ረዲየላሁ አንሁ ሰሃቢይ ናቸው። ልጃቸው ግን ታቢዕይ ነው፣ የአላህ መልእክተኛን ዘመን ስላልደረሰ ማለት ነው። እናም አነሁ እሳቸው ዑባደት ብን ሳሚት ቃለ ሊብኒህ ለልጃቸው አሉ። ምን አሉ? ያ ቡነየ ልጄ ሆይ ኢነከ አንተ እኮ ለን ተጂድ አታገኝም አሉት። ጣዕመል ኢማን የኢማንን ጥፍጥና ሐላዋውን አታገኘውም። ኢማን ጥፍጥና አለው፣ ነገር ግን ቀምሰ ልታረጋግጠውና ልታገኘው አትችልም። እስከ መቼ? ሐታ ተዕለም እስክታውቅ ድረስ አሉት። ይሄን እስክታውቅ ድረስ የኢማንን ጥፍጥና ማግኘት አትችልም። ምንድን ነው የምታውቀው? አነማ አሳበከ አንተን ያገኘህ ነገር የደረሰብህ ነገር ኸይር ገጠመኝም ይሁን ወይም መጥፎ ሙሲባ ምን እስኪሆን ድረስ ለም የኩን ያልነበረ መሆኑን እስክታውቅ ድረስ ሊዩኽጢአከ ሊስትህና ሊያልፍህ ሊስትህና ሊያልፍህ ያልነበረ መሆኑን እስክታውቅ ድረስ አሉት። በዛው ተቃራኒ ደግሞ ወማ አኽጣአከ የሳተህና ያለፈህ ደግሞ ሳያገኘህ ያለፈህና የሳተህ ጥሩ እድልም ይሁን መጥፎ ሁኔታ ለም የኩን መጀመሪያውንም ያልነበረ መሆኑን እስክታውቅ ድረስ ምን ሊውሲበከ ሊያገኝህ ያልነበረ መሆኑን እስክታውቅ ድረስ የኢማንን ጥፍጥና አታገኝም። የኢማንን ጥፍጥና ማግኘት ከፈለክ አሁን ማወቅ ያለብህ ያገኘህና የደረሰብህ ወይም የደረሰ ሁሉ ሊስትህ እንዳልነበረ፣ የሳተህና ያመለጠህ ነገር በጠቅላላ ሊያገኝህ እንዳልነበረ ማወቅ አለብህ። ምን ማለት ነው ይሄ ማለት ሲባል፣ አንድ መጥፎ ሙሲባ ደርሶባችሁ ሊሆን ይችላል። ገና ከቤታችሁ ደጅ ላይ ስትወጡ ቸኩላችሁ ማለት ነው፣ በሩን ብርግድ አድርጋችሁ ስትከፍቱት ከላይ የሮጠ ከሚመጣ ሰው ጋር ፊት ለፊት ተጋጨህና ድምጻችን ይሰማ ወደቅ፣ ተጎዳህ በጣም። አይ ቀስ እያልኩኝ ቢሄን ኖሮ ተረጋግቼ በሩን ብከፍተው ኖሮ አልጋጭም ነበር አልጎዳም ነበር አለ። አነማ አሳበከ ኧረ አንተን ያገኘህ ነገር ገና ሮጠህ በሩን ስትከፍት የተጋጨኸው መገጨት፣ መሬት ላይ የተዘረርከው መዘረር ለም የኩን ሊዩኽጢአከ ኧረ ሊስትህ እንዳልነበረ ማመን አለብህ። ቀስ ብዬ ቢሄድ ኖሮ አይመታኝም ነበረ። ቀስ እያልኩ ተረጋግቼ በሩን ከፍቼ ከላይና ከታች ወጪ ወራጁን ብመለከት ኖሮ አያገኘኝም ነበር አትበል። አግኝቶሃል አይደል? አዎ። ደርሶብሃል አይደል? አዎ። ያ ያገኘህና የደረሰብህ ነገር ሊያመልጥህና ሊስትህ ያልነበረ ነው። እና ምንድን ነው ታዲያ ስትባል፣ ቀደር ነው። ቀደር ነው፣ ተጽፎ ያለቀ የተጠናቀቀ ጉዳይ ነው። ይህንን ነው ማመን ያለብህ። አይ እንዲህ ብሆን ኖሮ አያገኘኝም ነበር ማለት አትችልም። ለምን? አንደኛ ቀደርን መቃወም ይሆናል ማለት ነው። ነገሮችን ሁሉ ባንተ ሁኔታና ባንተ ምርጫ መክተት፣ በቃ አንተ ስትፈልግ የምትሆነው ሳትፈልግ የምትቀር የሚሆን ነገር አረከው። በአንተ ማንነት ላይ ጌታ ስልጣን የሌለውና የማይሰራ አድርገህ እያሰብክ ነው ማለት ነው። ሁለተኛ ደግሞ ሎጂካሊም ደግሞ አመለካከትህ ስህተት ነው የሚሆነው። ለምን? ያቀረብከው ምክንያት ቀስ እያልኩኝ ተረጋግቼ በወጣ ኖሮ ከግቢ በሩን ከፍቼ ወጪ ወራጁን ባይኖሮ ኧረ ይሄ ነገር አይደርስብኝም ነበር አልክ። ማን ከለከለ ታዲያ? መጀመሪያውኑ ምን ውሻ ነው እንዲያባረረህ ከግቢ ላይ ቀስ ብላ አትሄድም ነበር? በሩ ጋር ስትደርስስ ከፍተህ ከላይ ወጪ ወራጁን ለመመልከት አይንህን የሸፈነ ሰው አለ? የለም። ስለዚህ መከተል ማየት ትችል ነበር። ባይኖሮ ብለህ ልክ እንዳታይ እንደተደረክና እንደተከለከልክ ነገር ለምን ታደርጋለህ? አይሆንም። ስለዚህ ሎጂካሊ ማያስኬድም። ምርጫው በእጅህ ነበር፣ ግን ክስተቱ ተከሰተ፣ አለቀ አይደል? ኸይርም ይግጠመህ ሸር አንተ ላይ ተፈጽሞ ካለፈ በኋላ አላህ የወሰነውና እሱ የሻውን ነው እንጂ የሰራው ማለት ያለብህ ኧረ ይሄ ነገር እንዲህ ቢሆን ኖሮ አይደርስብኝም ነበር፣ ወይ እንዲህ ቢሆን ኖሮ በተቃራኒው አያመልጠኝም ነበር የሚባል ነገር አይሰራም። ይህንን ካላመንክ የኢማንን ጥፍጥና አታገኝም። ወማ አኽጣአከ የሳተህ ደግሞ ይላል። አዎ 15 ደግሞ ከኋላው ቀስ ብለህ እያስተዋልክ ትሄድ ነበርና ለም የኩን ሊዩሲበከ ድምጻችን ይሰማ ላይ የደረሰው ነገር አንተን ሊያገኝህ እንዳልነበረ ማመን አለብህ። ለምን? አንተ ላይ ያልተቀደረ ያልተጻፈ በመሆኑ ኖ ኖ እኔ እንደሱ ደንባራ አይደለሁም። ተረጋግቼ ስለሄድኩኝ ተጠንቅቄ ስለሄድኩኝ እኮ ነው ያልደረሰብኝ ብለህ ልትከራከር ትችላለህ። በሱ ተቃራኒ ሆነ በምን አወቅ? ሮጠህ ሞክረኸዋል? ብትሮጥ ኖሮ ሊደርስብህ እንደሚችል እንደሱ አንተም እንደምትጋጭ አረጋግጠሃል? አላረጋገጥክም። ካላረጋገጥክ ስለዚህ አንተን ያላገኘህ ነገር ቀድሞውንም ያልተጻፈብህ መሆኑን እሱን ያገኘውና የደረሰበት ነገር መጀመሪያውንም የተከተበበት መሆኑን አምኖ ነው መቀበል ያለበት። ይሄን ያላመነ ሰው የኢማንን ጥፍጥና አያገኝም ነው። ገብቷችኋል ወንድም እህቶች? ስለዚህ በእኛ ህይወት ላይ መጥፎ ገጠመኝም ይሁን ጥሩ ነገር ክስተቱ ተፈጽሞ ካለፈ ፓስት ከሆነ እንዲህ ቢሆን ኖሮ አይደርስብኝም ነበር እንላለን ለመጥፎ። ለጥሩ ደግሞ እንዲህ ቢሆን ኖሮ አያመልጠኝም ነበር እኮ። አይሰራም። ላንተ ያልተጻፈ ስለሆነ አልደረሰብህም። የተወሰነብህ ስለሆነ ደግሞ ልታመልጠው አልቻልክም፣ አግኝተኸዋል። ካንተ የሚጠበቀው ባይሆን ኸይር ከሆነ ጌታህን አመስግን፣ ይሄ ከጌታዬ ኒዕማ ነው በል። መጥፎና ሸር ከሆነስ ሰብር አድርግና በአንተ ወንጀል ሰበብ ከሆነ ነፍስያህን መርምር። ይሄንን ነው መረዳት ያለብን። ልንወስድ የሚገባው መልእክት በዚህ መልክ ነው። ሰው ግን ምን ይላል? ሁለቱ አብረው እየሄዱ እየተጫወቱ እግሩን እንቅፋት ይመታውና ሲገሸለት ሲደማ እያየህ አትሄድም? ደንባራ ይላል። ዝም ብለህ ምን እንደ አህያ ትሄዳለህ ይላል። ከየት የመጣ አስተሳሰብ ነው ይሄ? እኮ ሰው በልምድ ተቀበለው እንጂ ሎጂካሊ የሚያስኬድ አይደለም። አይደለም እንደ ኢማን ሎጂካሊም ቢታሰብ አያስኬድም። እያየህ አትሄድም ይለዋል። እና ሳያይ ነው የሄደው? ሳያይ ሂዷል ወይ? ምን አይቲ እየሰለጠነ ነበር እንደ አይኑን በጨርቅ ታሽጎ እያየ ነው የሄደው? ተመልሶ እያየህ አትሄድም ወይ ማለት ምን ማለት ነው? አይ ማለት የፈለግነው እንቅፋቱ የመታው ጋር ድንጋዩ ጋር ሲደርስ ነው ይልሃል። ድንጋዩ ጋር ሲደርስስ ማን አይኑን ሸፈነው? እዛ ጋም እኮ እያየ ነበር። ብርቱ ተከራካሪ ምን ይላችኋል? ማለት የተፈለገው ወደ መታው እንቅፋት ወደ መሬቱ ጎንበስ ብሎ ለምን አያየም? ማን ከለከለው ለማጎንበስ? እንዴ አልተከለከለም። እግርህም አልተያዘ፣ አይንህ አልተሸፈነ። ታዲያ ለምን ተመታ? ቀደር ነው፣ አለቀ በቃ። አላሁ ቀደር ወማ ሻአ ፈዓል። አላህ ወስኖታል፣ እሱ የሻውን ሰራ በል። እሺ ጓደኛው ደግሞ ጀሚል ተርፎ አይደለም ወይ? አዎ የእሱም መትረፍ አነማ አኽጣአከ ለም የኩን ሊዩሲበከ፣ አንተን የሳተህ ያላገኘህ ነገር ከመነሻው ሊደርስብህ አልነበረማ። እሱን ደግሞ ያገኘው ነገር ሊስተው አልነበረም። ሁለቱም የቀዳወል ቅድር ውጤቶች ናቸው። አንተ ነገሮችን ከምክንያት ጋር ማቅረብ የምትችለው እንዲህ ቢሆን ኑሮ ማለት የምትችለው ፊውቸር ለሆነ ነገር ብቻ ነው። ፓስት በሆነ ነገር ላይ አሁን መናገር ወይም እንደዛ መጠቀም ትርጉም አልባ ነው። በነበር በነበር ጊዮን የኛ ነበር ብዬ ብናገር ጊዮን የኔ ይሆናል? ስለ ፊውቸሪቲ ግን መጠቀም ትችላለህ። 15 አሁን በኪስህ ብር ከሌለ ድምጻችን ይሰማ መስጊድ ሲያሰራ ምስኪኖችን ሲያበላ አይተ አላህ እኮ ለእኔም ብር ቢሰጠኝ እንደሱ አበላ ነበር ብትልስ? ዩካን ገና ፊውቸሪቲ ነው፣ የሚታወቅ ነገር አይደለም ማለት ትችላለህ። አላህ ሊፈተንህ ቢሰጥ ታደርግ ይሆናል ከሱ ማስበለጠ፣ ወይ በተቃራኒውም ልትሆን ትችላለህ። አይታወቅም። ሙስተቅበሉ ላይ አንተ በሚሰጥህ ነገር ፍሪ ዊል አለ። የሰው ልጅ ነጻ ፍቃድ ፊት ለፊቱ ባለው ነገር እንጂ ድርጊቱ ተፈጽሞ ባለፈ ነገር አይደለም። ድርጊቱ ተፈጽሞ ፓስት ሆኖ ያለፈ ነገር አላህ የቀደረው መሆኑን አምኖ ከመቀበል ውጪ ሌላ አማራጭ የለንም። ካልሆነስ ፓስትን ወደ ፕሬዘንት አምጥተን እንደገና እንዳልነበር ማድረግ እንችላለን? ካሴት እያዳመጥክ ወደ ደጅ ወጥተህ ስትመለስ ሪዋይንድ አድርገህ ወደኋላ መልሰት እንትን ትል ይሆናል፣ ተሰማው ይሆናል። ወይ ደግሞ የሚናገረውን ሰው አንዴ ከዚህ ጋር ጀምረህ ተመልሰህ ድገምልኝ ብትለው ሊደግምልህ ይችላል። በአንተ ህይወት ውስጥ ተፈጽሞ ያለፈ ነገር ግን እንዴት አድርገህ ትመልሰዋለህ? ካልመለስከው እንዲህ ቢሆን ኖሮ እኮ አያገኘኝም ነበር፣ እንዲህ ቢሆን ኖሮ አያመልጠኝም ነበር። ለምን አመለጠ ታዲያ? ምን ሆኖ ነው ያመለጠ? ተኝቼ ነው ይላል። ለምን ተኛ? ተኝተህ አይሮፕላኑ ለምን ያመልጣል? ለምን ተኛ? አትነሳም ነበር እንዳያመልጥ አይሮፕላኑ? አይ እኔ በዚህ ሰዓት ያመልጠኛል ብዬ መች አሰብኩኝ፣ ይሄን ያህል እንቅልፍ አንቀላፋለሁ ብዬ መች አሰብኩ ይላል። ታዲያ ይሄን ያህል እንድታንቀላፋና እንድተኛ ማን ያደረገህ ነው ጥያቄው። ራስህ ከሆንክ አውቀህ ነው ማለት ነው ያስመለጥከው። ኖ ኖ፣ እንቅልፉ በእኔ እጅ አይደለም ካልክ የጌታ ውሳኔ ነው ማለት ነው፣ አንተ አይደለህም። ስለዚህ ይሄንን ካላመንክ ኢማን ጥፍጥና በውስጥ የለም። ከዛም ዑባደት ኢብኑ ሳሚት ረዲየላሁ አንሁ ቀጠሉና ምን አሉ? ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁሉ የአላህ መልእክተኛ ሲሉ ሰማሁ አሉ። አቋማቸውን በማስረጃ ሲደግፉ ምን ሲሉ? ኢነ አወለ ማ ኸለቀ አላሁ፣ አላህ መጀመሪያ የፈጠረው ነገር አልቀለም፣ ቀለምን ነው አሉ። ዑለማኡል ሐዲስ የሐዲስ ሊቃውንቶች እዚህ ላይ ሲናገሩ ባዕድ አልአርሽ ወልማ ብለው ይፈስሩታል። አላህ አርሽንና ውሃን ከፈጠረ በኋላ መጀመሪያ ተርታ ላይ ከተፈጠሩ ፍጥረቶች ቀለም ግንባር ቀደም ተጠቃሽ ነው። ያን ለማለት እንጂ ከምንም ነገር በፊት ቀለም ይቀድማል ለማለት አይደለም። አርሽና ውሃ ከቀለም በፊትም የተፈጠሩ ናቸው ብለዋል። ስለዚህም ከዛ በኋላ አላህ ቀለምን መጀመሪያ ፈጠረውና ፈቃለ ለህ ለእርሱም አለው ለቀለም ኦክቱብ ጻፍ አለው። ተመልከቱ እንግዲህ ፈቃል አለ ረቢ ጌታዬ ሆይ አለ። ቀለም ጌታውን ያውቃል ማለት ነው የፈጠረውን። ወማዛ አክቱቡ ምንን ልጻፍ አለ። ምንን ልጻፍ ቃል አላህም አለው ኦክቱብ ጻፍ መቃዲረ ውሳኔዎችን ኩል ሸይ የነገራቶችን ሁሉ ውሳኔ ጻፍ። ሐታ ተቁመ ሰዓ ሰዓቲቷ እስክትቆም የትንሣኤው ዓለም የውሙል ቂያም የሚባለው ቀን እስኪመጣ ድረስ የሚከናወኑ ነገራቶችን ሁሉ ውሳኔያቸውን ቀድመህ ጻፍ አለው። ከተፈጠረበት ወቅት አንስቶ ቂያማ እስከሚቆም ድረስ በዚህ ዩኒቨርስ በፍጥረተ ዓለሙ ላይ የሚከናወን ማንኛውም ክስተት እዚህ ሩም ውስጥ ገብታችሁ በሎቢ የምትጽፉት ወላ የምትነካኩት ኪቦርድ ሸይ የተባለ ማተር ማለት ነው፣ ሁሉንም ጻፍ አለው። በሌላ ሐዲስ ላይ ያው እዚሁ ላይ እናየዋለን። እና ይሄንን ማስረጃ ጠቀሱና ዑባደት ኢብኑ ሳሚት ይኸው ነገሩ ሁሉ ተጽፎ ተወስኗል እመን ማለታቸው ነው። ያ ቡነየ፣ ስለዚህ ልጄ ሆይ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለመ የቁል የአላህ መልእክተኛ ሲሉ ሰማኋቸው፣ መን ማተ የሞተ ሰው አላ ገይሪ ሃዛ ከዚህ ውጪ ሆኖ በሌላ አይነት አመለካከትና አስተሳሰብ ሆኖ ይሄን የቀዳወል ቅድር እምነት ሳይቀበል የሞተ ሰው ፈለይሰ ሚኒ ከእኔ አይደለም አሉ። ከእኔ አይደለም፣ እኔ ከእሱ የጠራሁኝ ነኝ። ለምን? ቀዳወል ቀድርን አልተቀበለም። ቀዳወል ቀድርን ካልተቀበለ በጌታው እውቀትና ችሎታ አላመነም ማለት ነው። ከእኔ አይደለም፣ ጠርቻለሁ ከእሱ አሉ። ወፊ ሪዋየትን ሊአሕመድ፣ በሌላ ዘገባ ደግሞ ኢማሙ አሕመድ በዘገቡት ሙስነዳቸው ላይ ማለት ነው። በሙስነዳቸው ላይ ኢማሙ አሕመድ በዘገቡት ደግሞ ምንድን ነው የሚለው? ኢነ አወለ ማ ኸለቀ አላሁ አልቀለም፣ አላህ መጀመሪያ የፈጠረው ቀለምን ነው። ከዛስ? ፈቃለ ለሁ አለው ለእርሱም፣ ኡክቱብ ጻፍ አለው፣ ፈጀራ አከናወነ፣ ፊ ቲልከ ሳዓ በዛችቷ ሰዓት ላይ መለኮታዊ ትእዛዝን ባዳመጠበት ሰዓት ላይ አከናወነ። ምንን? ቢማ ሁወ ካኢን የሚሆነውን ነገር ሁሉ ኢላ የውሚል ቂያማ እስከ ቂያማ ቀን ድረስ እስከ ዕለተ ትንሣኤው ድረስ የሚከናወነው ሁሉ በዛች ሴኮንድ ተጽፎ ተጠናቀቀ። አንድ ኢማሙ ሙስሊም የዘገቡት ሐዲስ አለ። ሰማያትና ምድር ከመፈጠራቸው በፊት መወሰኑን የሚያመላክት إن الله قدر مقادير الخلائق قبل أن يخلق السماوات والأرض بخمسين ألف سنة على نبي عليه الصلاة والسلام دارت. الله يفطرتات وساني يفطرتات اتافنتا سمعتنا مدرن كمفترو كهامسا شي آمت بفيت أسقدمو وسنو تعلل سماينا مدر جنا سيفطر كنسو مفطر همسا شي آمت بفيت قدر أسقدمو تتناقوال إيه همسا شي ميلو يجبو لجيتاتشن وقت أيدلم لقدرونو የአምላካችን የአላህ ዕውቀትና ፈቃድ በጊዜ አይለካም። ጌታ አላህ ማወቅ የጀመረው ከዚህ ጊዜ ጀምሮ ነው። ከዚህ ሺና ከዚህ ሚሊዮን ዓመት በፊት ነው አይባልም። አላህ ለራሱ ጅማሬ እንደሌለው ለዕውቀቱና ለፈቃዱም መነሻ የለውም። ከ50 ሺህ ዓመት በፊት የሚለው ቀለሙ የጻፈው ለውሐል መህፉዝ ላይ የሰፈረውን ጊዜ ለመግለጽ ነው። ሰማይና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት የዛኔ ነው ቂያማስ ከመቆም ድረስ በዚህ ዓለም ላይ የሚሆን ማንኛውም ነገር ተጽፎ የተጠናቀቀው። ይህንን ነው ያሉት ወፊ ሪዋየቲን አላሁንም በሌላ ዘገባ ደግሞ ማን ባስተላለፈው ለብኒ ወህብ ኢብኑ ወህብ ባስተላለፉት በሌላ ዘገባ من تبالى قال رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام انديالو ابن وحبم اندزهو بمتو هاي مستنيو هجرا يتولدنو صحابة ايدلم فمن لم يؤمن بالقدر بقدر يالا من سو خيره وشره መልካሙም ሆነ መጥፎ አላህ ዘንድ ቀድሞ የተወሰነ መሆኑን ያላመነሰው አህረቀሁ አላህ بالنار በክህደቱ ሰበብ አላህ በእሳት ያቃጥለዋል አላህ ይጠብቅ በእሳት ያቃጥለዋል ይሄን ነው ዑባደት ኢብኑ ሳሚት ለልጃቸው ያስተላለፉት አልማዕና ልጅማሊዩ ለልአሰሪ የዑባዳን አሰር አስመልክቶ የምንወስደው ጥቅላዊ መልእክት أن عبادة بن الصامت رضي الله عنه يوصي ابنه الوليد وليد تبالون لجاتشون انده بلو مكروت بالإيمان بالقدر خيره وشره بزيها لبلا يمكنا ون من نعوم مدفوم مهون ترو يهون نقر وتقلع الله بقضاء والقدر يمكنا ون مهون انديان ويبين له ما يترتب على الإيمان به من الثمرات الطيبة والنتائج الحسنة في الدنيا والآخرة ይሄ ሁሉ ነገር የሚከናወነው በቀዳው አልቀድር መሆኑን አምኖ መቀበል በዚህ በመድራዊ ህይወቱም ሆነ በመጨረሻው ዓለም ደግሞ ለባለቤቱ ሊያስገኛቸው የሚችሉ ፍሬዎችንና ጥቅሞችንም ማብራራለት وما يترتب على انكار القدر من الشرور والمحاذير في الدنيا والاخره በተቃራኒው ቀዳው አልቀድርን አለመቀበልና መቃወም ደግሞ በዱንያም ሆነ በአኺራ የሚያስከትለውን ጉዳትና መጥፎ ነገር ዘረዘሩ ويستدل على ما يقول بسنه الرسول صلى الله عليه وسلم لذي حبابالاتهم بالله ملكتنيا نغغر بسنه ماسرجا يادرغو نو التي تثبت ان الله قدر المقادير الله نغراتوچن كله قدمو اندوسنه وامر القلم بكتابتها قبل وجود هذه المخلوقات ان ذي فطرتات بتقلالا كمغنيتاچو بفيت الله اسقدمو قلمن انديصف مازازون يمياملاكتو فلا يقع في الكون شيء الى قيام الساعه الا بقضاء وقدر سلاذي كذا بحالاتن سايس كميقوم درس بزي عالم لاي انداچم نغير ايكستم قدمو يتصافنا يتوسن بيون انجي يهنن گلصو معناتنو ما يستفاد من الاثر كذا اثر مندنو يمنمارو منوسدوت مهرت وجوب الايمان بالقدر اهونم بقدر مامن گد مهونن تمرنا በቀደር ማመን ግድ ነው የኢማንን ጥፍጥና በተለይ ለፈለገ ሰው ሁለት አልወዒዱ الشديد المترتب على انكار القدر ቀደርን ለሚቃወም ሰው ደግሞ የተዛተበትን ኃይለኛ ዛቻን እንመለከታለን ከኔ አይደለም መባሉ በእሳት ይቃጠላል እነዚህንና የመሳሰሉ ነገሮች ሶስት ምን ተማርን اثبات القلم قلم የሚባል ነገር መኖር አላህ እንደፈጠረው وكتابه المقادير الماضيه والمستقبله به الى قيام الساعه ሰዓቲቷ እስክትቆም ድረስ ከዚህ በፊት ያለፉትም ወደፊት የሚሆኑ ነገሮችም ሁሉ እዛው መዝገብ ላይ እንደሰፈሩ አምነን ተቀበለናል። ይሄን ትምህርት አገኘን ነው። እስቲ ሶስተኛውን እንየውና ወደ ማጠቃለያው እንገባለን። ወፊል ሙስነድ ይላል። ወደ ኪታባችሁ ተመለሱ። በኢማሙ አህመድ ኢብኑ ሐንበል ሙስነድ ላይም እንደተዘገበው ወሱነን በሱነኖችም ላይ አቡ ዳውድና ኢብኑ ማጃ ማለት ነው። አስሓቡ ሱነን አራት ናቸው። እዚህ ቦታ ያው ሁለቱ ነው የተፈለጉት። አቡ ዳውድ፣ ኢብኑ ማጃ፣ ቲርሚዚ እና ነሳኢ አስሓቡ ሱነን ይባላሉ። ሙስነድ የኢማሙ አህመድ ነው። ሰሒሐይን የሚባሉት ደግሞ ቡኻሪ እና ሙስሊም ናቸው። አሳሑ ኪታቢን ባዕደ ኪታቢላሂ ዐዘ ወጀል ሰሒሕ አልቡኻሪ ሱመ ሰሒሑ ልሙስሊም። ወፊል ሙስነድ በኢማሙ አሕመድ ሙስነድ ላይ እንደተዘገበው ወሱነን በአቡ ዳውድ እና በእብኑ ማጃ ሱነን ላይም እንደተዘገበው አን እብን ደይለሚ ከእብኑ ደይለሚ በተላለፈው ኢብኑ ደይለሚም ታቢዕይ ናቸው፣ ሰሃቢይ አይደሉም። ከታላላቅ ታቢዕዮች የሚመደቡ ናቸው። ቃል እንደዚህ አሉ። አተይቱ ኡበይ ብን ካዕብን ኡበይ ብን ካዕብ ረዲየላሁ አንሁ ዘንድ መጣሁኝ። ፈቁልቱ አልኩት ፊ ነፍሲ በውስጤ ሸይ ነል ቀደሪ ከቀዳወል ቀድር ስለ ቀዳወል ቀድር አንዳች ጥርጣሬ እርስ በርስ መምታታትና ግራ የመጋባት ነገር አለብኝና እባክህ ፈሐዲስኒ ቢሸይ አንዳች ነገር ንገረኝ አለ። ለአለ አላህ ምናልባት ከአላህ ዘንድ ተስፋ አረጋለሁ ዩድሂብሁ ያስወግደዋል ብዬ ሚን ቀልቢ ከልቤ ላይ አላህ ከልቤ ያስወግደዋል ብዬ ተስፋ አደርጋለሁና ትንሽ አንዳች ጥርጣሬ ነገር ስላለብኝ እባክህ ንገረኝ አልኩት ኡበይ ብኑ ከዓብን። ፈቃል እንደዚህ አለኝ ምላሹንም ለው አንፈቅተ ብትለግስ ኖሮ ሚትለ ኡሁድን ዘሀበ ኡሁድን ተራራ የሚያክል ወርቅ ብትለግስ ኖሮ ማ ቀቢለሁ ላሁ ሚንከ አላህ ካንተ አይቀበልህም ሐታ ትኡሚነ ቢልቀደር በቀደር እስክታምን ድረስ አለኝ። ቅድም ያየነውን ማለት ነው። ደግሞም ወተዕለመ እስክታውቅ ድረስ አነማ አሳበከ ያገኘህና የደረሰብህ ነገር ለም የኩን ያልነበረ መሆኑን ሊዩኽጢአከ ሊያልፍህና ሊስትህ ያልነበረ መሆኑን እስክታውቅ ድረስ ወማ አኽጣአከ ያለፈህና የሳተህ ነገር በጠቅላላ ለም የኩን ያልነበረ መሆኑን ሊዩሲበከ ሊያገኝህ ያልነበረ መሆኑን እስክታውቅ ድረስ ወለው ሚተ ደግሞም ብትሞት አላ ገይሪ ሃዛ ከዚህ እምነት ውጭ ሆነህ ብትሞት አለ። እየተሰማችሁ ነው አይደል? ከዚህ እምነት ውጭ ሆነ ብትሞት ለኩንተ ትሆን ነበር ሚን አህሊ ናር ከእሳት ሰዎች ከእሳት ሰዎች ትሆን ነበር አለኝ። ቃል ከዛም አለ ፈአተይቱ እንደገና መጣሁኝ አብዱላህ ብን መስዑድን ረዲየላሁ አንሁ ዘንድ መጣው ወሑዘይፈተ ብኑ ልየማን ሑዘይፈ ብኑ ልየማን ረዲየላሁ አንሁ ዘንድም መጣሁኝ ወዘይድ ብኑ ሳቢት ዘይድ ብኑ ሳቢት ዘንድም መጣሁኝ ፈኩልሁም ታዳ እያንዳንዳቸው ወይም ሁላቸው ሐደሰኒ ነገረኝ ቢሚስሊ ዛሊክ የዚህኑ አይነት አምሳያ ነው የነገሩኝ አኒ ነቢይ ሰለላሁ ዐለይሂ ወሰለም ከነቢያችን ዐለይሂ ሰላቱ ወሰላም ባገኙት ሐዲስ መሰረት ማለት ነው። ሐዲሱን ሰሒህ ረዋሁ ልሓኪሙ ፊ ሰሒሂ ሐዲሱ ሰሒህ ነው። ኢማሙ ልሓኪም ሙስተድረክ በተባለው ሰሒህ ኪታባቸው ላይም ዘግበውታል ማለት ነው። ይሄንን ያሳየናል። አልማዕና ልጅማልዩ ሊልአሰሪ የዚህ አሰር ደግሞ ጥቅላዊ መልእክት ምንድን ነው? ዩኽቢሩ ዐብዱላህ ኢብኑ ፈይሩዝን ደይለሚዩ ابن الديلمي سيناجر من إلى الله عبد الله بن فيروز أنه حدث في نفسه إشكال حدث في نفسه إشكال في أمر القدر يقدر أن قد اسم الكتب وسطو أن لا تشجر تكستبات فخشي أن يفضي به ذلك إلى جحوده يشجر ولا لا يقدر والقدر ما استباب لنا مكاد ودن ملون قر أن يوصد فرع فذهب يسأل أهل العلم من صحابة رسول الله صلى الله عليه وسلم የአላህ መልእክተኛ ባልደረቦች ሰሃቦችን የእውቀት ባለቤት የሆኑትን ሄዶ ሊጠይቅ ነጎደ። ከዛስ لهل لهذا الإشكال إهن تقدر لمفتاة تنبر. وهكذا ينبغي للمؤمن أن يسأل العلماء أما أشكل عليه أملا بقول الله تعالى فاسألوا أهل الذكر إن كنتم لا تعلمون. لكن ده زيوان ده مؤمن هنا سو قرأي قبه ونقر علماء وتشزن ده تقابلوا لتأييك قبال الله بقدس قالوا ده ززن فاسألوا أهل الذكر يو كتب على بيتوشن تأييكوا إن كنتم لا تعلمون لما توقعون أتشوف على مسارات. فأفتحوا هؤلاء العلماء تعالى نزي علماء أتش صحابة أتش فتوى ستوت بيّنوا لت أبرار لت كلهم إيان دان داتشو بأنه لا بد من الإيمان بالقضاء والقدر بقضاء والقدر كما من مكروت لله نجر مهونون وأن من مات وهو لا يؤمن به بقضاء والقدر سايع من يموت سو كان لا كان من أهل النار يأسات سو لم يهون يأسات سو عندما يهون قل سلس ما يستفاد من الأثر كذي أثر من درنا من نصد مهرت عند الوعيد الشديد على من لم يؤمن بالقدر بقدر يما من سو بطان برتوزات چند تزاتب بطننا لنا هنم. ሁለተኛ سؤال العلماء عما أشكل من أمور الاعتقاد وغيره እምነታዊ በሆኑ ጉዳዮችም ሆነ በሌሎች ነጥቦች ላይ ግራ የገባንን ነገር ዑለማዎችን የኢስላም ሊቃውንትን መጠየቅ እንዳለብን። ሶስተኛ أن من وظيفة العلماء كشف الشبهات ونشر العلم بين الناس ከሊቃውንት ኃላፊነትና ከሊቃውንት የሥራ ድርሻ መሆን ያለበት እንደዚህ በሰዎች ላይ ሹብሃት የገባባቸው ግራ የተጋቡበትን ነጥብ ማብራራትና እውቀትን በሰዎች መሃል ማስፋፋትም እንደሚገባቸው በዛው እንማራለን ማለት ነው። እና አጠቃላይ አሁን ወደ ዋናው ነጥብ ለመለሳችሁና የዛሬው ባብ የሚያውጠነጥነው በቀዳ ወልቀብር ማመን ነው። እኛ ሙስሊሞች አርካኑ ልኢማኑ ሲታ ስድስቱ የኢማን ማዕዘናት አምነን ከተቀበል ከስድስቱ አንደኛው እንግዲህ ቀዳ ወልቀብር ይሆናል። ስለዚህ አንድ ሙስሊም በቀዳ ወልቀብር ያምናል። ነገሩን አጠር አድርጎ ለማስረዳት አንድ ሙስሊም በቀዳ ወልቀብር ሲያምን አራት ነጥቦች በውስጡ ይካተታሉ። የቀዳ ወልቀብር መራቲብ ተብሎ የሚጠሩት አራት ነገሮችን ሊቀበል ይገባል። ሁሉ ነገር አላህ የቀደረው ነው አላህ የወሰነው ነው ብሎ ሲናገር ምን ማለትህ ነው ተብሎ ሊጠየቅ ይችላል። እስኪ አብራራው። ነገሮች ሁሉ በአላህ ውሳኔና በአላህ ቀደር ይከናወናሉ። እሱ ቀድሞ ከጻፈውና ከወሰነው ነገር ሁሉ አንድም የሚወጣ ነገር የለም ብለህ ስትናገር ሐሳብህ ምን ማለት ነው ተብሎ ቢጠየቅ አራት ነገር በውስጡ አለ ብዬ አምናለሁ ማለቱ ነው። ምንድናቸው ከነዚህ አራት ነጥቦች ከተባለ አንደኛ መርተበቱ ለዒልም ይባላል። በጌታዬ ሁሉን አዋቂነት አምናለሁ። በዚህ ዓለም ላይ በዚህ ዩኒቨርስ ላይ የሚከናወን ማንኛውም ክስተት ኸይርም ይሁን ሸር ከጌታ አላህ ውቀት ውጪ ሆኖ በድንገት የሚከሰት ነገር የለም። ሳይታሰብ በድንገት እንዳጋጣሚ የሚባሉ ቋንቋዎች ሁሉ የሚያገለግሉት ከጌታ አላህ ውጪ ፍጥረት ለሆነው አካል እንጂ አላህ ዘንድ አይደለም። አምላካችን አላህ ያላወቀውና ያላሰበው ሆኖ ወደዚህ ዓለም የገባ የጎመን ዘር ፍሬ እንኳን ሊኖር አይችልም። አላህ ነገራቶች ሁሉ ከመምጣታቸው በፊት ዓለማትን ሁሉ ከማዘጋጀቱ ከ50 ሺህ ይሁን ከሚሊዮን ዓመታት በፊት እስከ ቂያማ ቀን ድረስ የሚከናወኑ ነገሮችን ሁሉ ቀድሞ አውቋቸዋል። በእውቀቱ ጠቅልሏቸዋል። ከጌታ አላህ እውቀት ውጪ የሆነ አንድም ነገር የለም ብዬ አመኜ ተቀብያለሁ ማለት ነው። ይሄ አንደኛው የቀባ ወልቀብር ፓርት ነው። በጌታ አላህ እውቀት ማመን ከርሱ እውቀት የሆነ ምንም ነገር የለም። ከኋላ አንድ ሰው መጥቶ ድንገት ቀብ ቢያረግህ ድንገት ትላለህ። ለምን ሳታስበው ነው። አይንህን ሸፍኖ ድምጹን ጎርነን አድርጎ ማን ነኝ ቢልህ ሰውነቱን መዳሰስ ትጀምራለህ ወይ ልብሱን ቀደም የምታውቀው ጓደኛህ ከሆነ ለመለየት። ለምን አይንህ ተሸፍኖ አታውቀውማ። ስለዚህ በድንገት በአጋጣሚ ሳላስበው ሳላውቀው የሚባሉ ቋንቋዎች ሁሉ ለፍጡራን የሚያገለግሉ ናቸው መላእክቶችን ጨምሮ ማለት ነው። ሁሉንም ነገር የማወቅ ስልጣን ስላልተሰጠ ለፍጥረት ይሄ ቋንቋ ለፍጡር ይሰራል፣ አላህ ዘንድ ግን አይሰራም። ሁሉ ነገር በእውቀቱ ስር ነው። ከጌታ አላህ እውቀት ምንም የሚያመልጥ የለም ነው። ይሄ ነው የመጀመሪያው የቀዳወል ቀድር መሰረት። ለዚህ ሁለት የቁርአን አንቀጽ ብቻ እንመልከት። አንደኛ ሱረቱ ላንዓም ቁጥር 59 ላይ ጌታ አላህ በሱረቱ ላንዓም ማዕራፍ 6 ቁጥር 59 ላይ ወኢንደሁ መፋቲሁል ገይብ የሩቅ ነገር መክፈቻ ቁልፎች በጠቅላላ እርሱ ዘንድ ናቸው። ቁልፉ ያለው አላህ ጋር ነው። ላ ያዕለሙሃ ኢላሁ ከሱ በስተቀርም የሚያውቃቸው የለም እነዚህን የሩቅ ነገር መክፈቻዎች። ስለዚህም ወያዕለሙ ማ ፊል በሪ ወል ባህር በየብስ ያለንም በባህር ላይ ያለንም ሁሉ ያውቃል። በየብስ ላይ ያለ ነገር በጠቅላላ ሰውንም እንስሳውንም ነፍሳቱንም በራሪውንም ጉዑዛን ነገሮች አጠቃላይ እጽዋቱንም ያውቃል። ወልባህር በባህር ውስጥ ያሉትንም አሳ እስከ ጥልቁ ድረስ አጠቃላይ የባህር ነዋሪዎችን ሁሉ ተጓዦችን ያውቃል። ወማ ተስቁጡ ሚን ወረቃ ደግሞም ከቅጠልም አትረግፍም ማለት ወረቃ የዛፍ ቅጠል ማለት ነው። አንዲት የዛፍ ቅጠል ትንሿ ቅርፊቷ መሬት አትረግፍም ኢላ ያዕለሙሃ እርሱ ቀድሞ ቢያውቃት እንጂ አለ። ጌታችን ሳያውቃት ሳያስባት በድንገት መሬት ወደቀች የምትባል የዛፍ ቅጠል የለችም። ኢማጂን በአንድ ዛፍ ውስጥ ስንትና ስንት ቅጠል እንዳለ። አላህ እጽዋቶችን ሳይሆን ያለው በእያንዳንዱ ዛፍ ውስጥ ያለ ቅጠል መሬት ደርቆም ይሁን ጠውልጎ ወይ ባንተ እጅ ተጎትቶ ወይ በእንጨት ተመቶ ወይም ወፍና አሞራ አርፎበት መሬት አይረግፍም እኔ ባውቀው እንጂ ነው ያለው። ከኔ እውቀት ውጪ በሆነ መልኩ አንዲት የዛፍ ቅርፊት ቅጠል መሬት ልትወድቅ አትችልም። ዓለሙ ሁሉ በእውቀቱ ስር ያካተተ ጌታ ነው ማለት ነው። ከዛ በኋላ ቀጠለና ደግሞ ምን አለ አምላካችን አላህ ወላ ሐበቲን ፊ ዙሉማቲ አልአርድ በመሬት ጨለማዎች ውስጥ ሐባ ቅንጣት የሚባል ነገር የለም መሬት ጨለማ ላይ። ወላ ረጥ እርጥብ የሚባል ነገር የለም ወላ ያቢስ ደረቅ የሚባል ነገር የለም። እነዚህ ሁሉ ቅንጣቶች እርጥቡም ደረቁም ኢላ ፊ ኪታቢን ሙቢን ግልጽ በሆነው መጽሐፍ ለውሐል መሕፉዝ ላይ የተወሰነ ቢሆን እንጂ አለ። ሁሉም ነገር ከጌታ አላህ እውቀት ሊወጣ አይችልም ነው። ይሄንን ነው የምናምነው። አንድ ጥቅስ በራሱ ብቻ በቂ መሰለኝ ብዙም ማስረጃ ሳንሰጥ። ይሄ የጌታ አላህን ሁሉን አዋቂነት ለመግለጽ ብቻውን በቂ ነው። ሁለተኛው የቀዳ ወልቀድር ፓርትን ደግሞ እንየው። አንደኛው በእውቀቱ ማመን ከሆነ ሁለተኛውስ መርተበቱል ኪታባ በመጻፍና በመወሰን እናምናለን። በዚህ ዓለም ላይ የሚከናወን ማንኛውም ክስተት ማንኛውም ክንዋኔ ጌታ አላህ ሳያውቀው በድንገት ወይንም ደግሞ እንዳጋጣሚ ሳይታሰብ የሚባል ነገር የለም ሁሉ ነገር ታውቋል እንዳለን ምን እንላለን በድጋሚ ከተባለ እሱ ከጻፈው ውጪ ወደዚህ ዓለም የሚመጣ ምንም ነገር የለም። ሁሉ ነገር ኦሬዲ ተጽፎ ተወስኗል። በዓለማችን ላይ የሚከናወን ማንኛውም ክንዋኔ ኸይርም ይሁን ሸር አላህ አስቀድሞ የቀደረው አስቀድሞ የወሰነውና የጻፈው ነገር ነው። ያልተጻፈ አዲስ ነገር ወደ ዓለማችን አልገባም ነው። ይሄ ሁለተኛው ፓርት ነው። ለዚህም እንደዚሁ አንድ ማስረጃ እንመልከት ከተባለ ሱረቱል ሐዲድ ቁጥር 22ን መመልከት ይቻላል። በማዕራፍ 57 ሱረቱል ሐዲድ ቁጥር 22 ላይ ማ አሳበ ሚን ሙሲባ ከሙሲባ ወይም ከመከራ አንዳችም ነገር አይነካም አያገኛችሁም ማለት ፊል አርዲ በምድር ላይም ሆነ ወላ ፊ አንፉሲኩም በነፍሶቻችሁም ቢሆን ምንም አይነት ሙሲባ ምንም አይነት መከራ ሊደርስባችሁ አይችልም ኢላ ፊ ኪታብ መጀመሪያውኑ በመጽሐፍ ላይ ያለ ቢሆን እንጂ አለ። ቀድሞ ያልተጻፈና ያልተወሰነ ሆኖ ከተጻፈው ውጪ አንዳችም ነገር ሊደርስባችሁ አይችልም። ان ذلك ይሄ ተግባር ደግሞ ይላል እናንተ ላይ من قبل ان نبرأها ለእናንተ ከመግለጻችንና ከማሳየታችን በፊት ሚደርስባችሁን ሙሲባ ወደ ተጨባጭ ዓለም እናንተ ላይ ከማሳየታችን በፊት ቀድመን የጻፍነውና የወሰነው ቢሆን እንጂ ከተጻፈውና ከተወሰነው ውጪ አዲስ ነገር አይመጣም። ኢነ ዛሊከ ይህ ተግባር ደግሞ ይላል እናንተ ላይ ሚደርሰው ሙሲባ ገና ከመምጣቱ በፊት አስቀድሞ አውቆ ለውሃል መህፉዝ ላይ ወሰኖ ማስቀመጥ አላህ ይሲር በአላህ ላይ እጅግ በጣም ገር ነው። very very simple ቀላል ነው። ከሁሉን አዋቂነቱ ከሁሉን ቻይነቱ አንጻር እጅግ በጣም ቀላል ነው ይላል። ስለዚህ ነገሮች ሁሉ ተጽፈዋል። ከተጻፈው የሚወጣ ምንም ነገር የለም ብለን እናምናለን። ሶስተኛው ደግሞ የምናምነው መርተበቱል መሺአ በዚህ ዓለም ላይ የሚከናወን ማንኛውም ክስተት ከመከሰቱ በፊት ጌታ አላህ ቀድሞ አውቆታል እንዳልነው በለውሐል መህፉዝ ላይ ወስኖ ጽፎታል እንዳልነው በሶስተኛ ደረጃስ ምን እንላለን? ኢነማ ሁወ ቢመሺአቲ ላሂ ተዓላ የሚከሰተውም በጌታ አላህ ፈቃድ ስር ሆኖ ነው። ያለ ፍቃዱና ያለ ፍላጎቱ ያለሱ ይሁንታና ያለ ቁጥጥሩ በአለማችን ላይ ሊከናወንና ሊከሰት የሚችል አንድም ነገር የለም። فما من حركه ولا سكون الا بمشيئته سبحانه በዚህ ዩኒቨርስ ላይ ምንም አይነት እንቅስቃሴ ምንም አይነት እርጋታ ምንም አይነት ክስተት የለም የጌታ አላህ ፍቃድና ይሁንታ የታከለበት ቢሆን እንጂ። አላህ ሳይፈቅድ ከቁጥጥሩ ወጥተን የሱን ፍቃድና ፍላጎት አሸንፈን እሱ መሆን የፈለገው ነገር እንዳይሆን ለማድረግ በማሰብ ፍጥረት ምንም ነገር ሊያደርግ አይችልም። فما شاء الله كان وما لم يشاء لم يكن الله ይሻው ነገር ሁሉ ይሆናል አላህ ያልሻው ነገር ሊሆን አይችልም። ነገሮች ሁሉ በፈቃዱና በይሁንታው ስር ተካተዋል። አንተ ፍቃድህን ተጠቅመህ ልታደርጋቸው የምትፈልጋቸው ነገሮች ሁሉ ምርጫህን ተጠቅመህ ልትተገብራቸው የምትፈልጋቸው ነገሮች ሁሉ አላህ በፈቃዱ ስር አድርጎ እንድትሰራው ባይፈቅድልህ ባንተ ፍቃድ ብቻ ሊከናወን የሚችል ነገር የለም። ያንተንም ፍቃድ የፍጥረቱን በጠቅላላ ነፃ ምርጫ በራሱ ፍቃድ ስራ አድርጎ በፈቃዱ ሁሉንም የሚመራ ከሁሉ በላይ የሚፈቅድና የሚቆጣጠር የጌታ አላህ ፍቃድ አለ። የሱ ይሁንታ ሳይታከልበት ምንም ልትሆን አትችልም ነው። ይሄንንም መሺአ ወይም በጌታ አላህ ፍጹም ፍቃድ አምነን ተቀብለናል። ቁርአን በሱረቱል ኢንሳን ቁጥር 30 ላይ እንዲህ ይላል ማዕራፍ 76 ሱረቱል ኢንሳን ቁጥር 30 ላይ ወማ ተሻኡ አንዳችንም ነገር ለመስራት አትሹም ይላል ኢላ አን ይሻ አላህ አላህ ቢሻው እንጂ እርሱ ጌታ አላህ የሻውና የፈቀደው ቢሆን እንጂ አለበዛ አትሹም ማዕራፍ 76 ቁጥር 30 ሱረቱል ኢንሳን ስለዚህም ሁሉ ነገር በጌታ አላህ ፍቃድ ውስጥ የተከናወነ መሆኑን እናምናለን። አራተኛ مرتبهቱል خلق አራተኛው ጌታ አላህ ሁሉንም ነገር አስቀድሞ ያውቀዋል። ለውሃል መህፉዝ ላይም ወስኖ ጽፎታል። እንደዚሁም ሲከናወን ጊዜው ደርሶ በፈቃዱና በይሁንታው ስር ሆኖ ይሆናል እንደምንለው በአራተኛስ ምን እንላለን? انما في الكون هو بخلق الله تعالى واثر قدرته بزي بيونيفرساتشن لا ياله ماننياوم نجر ماتر يتبال بتقلالا جيت الله يفطرونا ياسغنيو نو الله سايفطرو الله سايسغنيو ودزي عالم بقياله اندم غنيت يل ماننياو ماتر تبلو يتترى anything that has weight in the occupies space ክብደት ያለው ቦታ የሚይዝ ነገር በጠቅላላ ባለቤቱና ፈጣሪው አላህ ብቻ ነው። እርሱ ያልፈጠረው ጌታ አላህ ሳይፈጠረው ወደ ዓለማችን ብቅ ያለ አንድም ነገር የለም። እርሱ ብቸኛ ፈጣሪ ነው። ከእርሱ ውጭ ፈጣሪ የለም። ቁርአን በሱረቱ ራዕድ ቁጥር 16 ላይ እንደነገረ በማዕራፍ 13 ሱረቱ ራዕድ ቁጥር 16 ላይ አላሁ ኻሊቁ ኩል ሸይ፣ አላህ የሁሉም ነገር ብቸኛ ፈጣሪ ነው አለ። ማንኛውም ነገር አላህ ብቻ ነው የፈጠረው፣ ከሱ ውጭ ሌላ የለም። በሳይንስ ዓለም አዲስ የተፈጠረ ነገር የለም። አላህ የፈጠረውን ነገር ተጠቅመው ነገሮችን አቀናጅተው አዲስ ቅርጽ ሊያሳዩ ይችላሉ፣ አዲስ ሞዴል ሊያመርቱ ይችላሉ። በዩኒቨርሱ የሌለ ነገር ግን አዲስ ነገር ማስገባት አይቻልም። ማንኛውም የሰው ልጅ የሚሰራው ሁሉ አላህ የፈጠረውን ነገር ተጠቅሞ ነው፣ ማገጣጠም ነው። ትላንትና ዛፍ ሆኖ ቆሞ ያየኸው እንጨት ዛሬ ተጠረበና በር ሆኖ ልታየው ትችላለህ። ዛሬ ተጠረበና የበር ማገር ሆኖ ልታየው ትችላለህ። በር ፈጥረዋል አንልም፣ ወይም ማገር ፈጠሩ አንልም። ከየት አመጡትና? ሚስማር ያልነበረ ነገር ሆኖ አይደለም። ብረት አቅልጠውም ይሁን ሌላ ሙያ ተጠቅመውም ያለውን ወስደው ቅርጽ ነው የቀየሩት። ቅርጽ መቀየር መፍጠር አይባልም። መፍጠር ማለት የሌለ ነገር እንዲኖር ማድረግ፣ ከህልውና ውጪ የሆነ ማተር ያልሆነን ነገር ወደ ማተር ዓለም እንዲመጣ ማድረግ። እነዚህን አራት ነገሮች አንድ ሙስሊም አምኖ ከተቀበለ በቀዳወል ቀደር አመነ ይባላል። ስለዚህም በቀዳወል ቀደር እናምናለን። ይሄንን ያላመነ ሰው ከዲነል ኢስላም ውጪ ነው የሚለውን ሐሳብ ለማስተላለፍ የገባ ነጥብ ነው ነው የዛሬው ባብ። አላህ በሰማነው ተጠቃሚ ያድርገን። እዚህ ላይ ላቁም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያልገባችሁ ግራ የገባችሁ ወይም በኪታቡ ላይ ያላወቃችሁት ነገር ካለ መጠየቅ ትችላላችሁ። ተፈበሉ ማይክ ፍሪ።